تجري من تحتهم الأنهار كثرتها الشوية لأجو فساسس وهم ونزل بالناجرة ستي يميكرا رقبات شونا يميكرا رقبات شو يهونو يكبر النايز أجابو تاوتكين فزقائي تقول لا شو عالليلة ذي الجنة إحن تاوت بطان برك يهونو خورت الناس برك إلول يتصرنا شو بيسوتي فالنجا بيسوتي بيجي أكبابي وبيجي كفلو رقمو يوها يواتسي يمار يبرز على سيكنا የተለያዩ ፈሳሽን ትሞች እንደዚህ ተራጭባቸዋል በየአካባቢው ማለት ነው። ዛፎችና አትክልቶችም እንደዚህ በየጣልቀዋል። ለዛና አትክልቶችን የሚያጠፉ ደግሞ ፈሳሾች እንግዲህ ቆአውት በየቦታው እንደይሰራጫሉ ነው ማለት ነው። ወሐለው ነፊያን አታይረ ምን ዛቢ እና የዚህ ትል ባለቤት የሆኑት ባለማሮች ለዛ በጀነት ውስጥ ተገፉ በኋላ የወርቅ አምባርም ይሸለማሉ ይላል። ይህ በዱንያ ላይ እንግዲህ የወትሮ ባለስልጣናቶች ስልጣናቸውን ግርማቸውን ለማንጸባረቅ እዚህ ክንዳቸው ላይ ተፋፍቶ የሆነ የወርቅ አምባር ይረንቁ ነበር። በዛ ይጠና ነበር ተራው ሁሉ እንደገሌ ባለስልጣን ሆኖ የዛን አይነት የክብር መዳሊያ እንደሚባለው ባሁን ጊዜ ሁለቱ ስለነበረ ያ የምትቀኑበት የሆነው የወርቅ አምባር ለእያንዳንዱ የጀነት ሰው ይዘጋጅለታል ማለት ነው። እና ለስሙ ነው እንጂ የጀነት ወርቅና የዱንያ ወርቅ ደግሞ የሚቀራረቡም አይደሉም። ويلبسون ثيابا خضرا من سندس واستبرق عندنا ደግሞ በዛ በጀነት ውስጥ የሚለብሱት አረንጓዴማ የሆነ ለስላሳና ቀጭን ሐር ይሆናል ማለት ነው። እንደገና ደግሞ ውስጡን ቀጭኑን ከለበሱ በኋላ ስስቱን ከላይ ደግሞ እንደገና እንደ ካባ የሚደርቡትም እንደዚሁ አረንጓዴማ የሆነ ወፍራም ሐር ነው ማለት ነው። ስንዱስ ማለት ስስቱ ሲሆን ትብራይ የሚባለው ወፍራምና ደንዳን ነው። ከተንደ ዘንግና እንደ ካባ ከላይ እንደሚጠመረው ማለት ነው። ሙተቂኢነ ፊሃ አለል አራኢክ እና በዛ በጀነት ውስጥ ከወርቅ በተሰሩ ዙፋን አልጋዎች ላይ ከላይ ልዩ ሽፋንና ማዕረግ የተላበሱ የሆኑ የክብር አልጋዎች ላይ ሆነው ይንጠላጠሳሉ። ኒዓመተዋ በዚህ በዱንያ ላይ ያሉ እምነትን በመቀበልና መልካምን በመስራት ይህንን የመሰለ ግርግርብና በጣም አስደናቂና አስደሳቸው ሆነ ምንዳ በማገኘታቸው ምን ለእቁብ የሚባል የሚገነቅ እድል ነው ለነዚህ ሰዎች የተሰጣቸው ማለት ነው። ወረታ ዋሀሱነት ሙርተፈቃ እና በዚህ መልክ የተዘጋጀች ጀነት ለነዚህ ለሙእሚን ወዳጆቼ መጠቀሚያና መጠለያነቷ ምንኛ ያማረችና የተዋበች ናት በማለት እያደነቀ ያስተዋውቃታል ማለት ነው። وَضَرَبَ لَهُمْ مَثَلَ الرَّجُلَيْنِ جَعَلْنَا لِأَحَدِهِمَا جَنَّتَيْنِ مِنْ أَعْنَابٍ وَحَفَفْنَاهُمَا بِنَخْلٍ وَجَعَلْنَا بَيْنَهُمَا زَرْعًا كِلْتَا الْجَنَّتَيْنِ آتَتْ أُكُلَهَا وَلَمْ تَظْلِمْ مِنْهُ شَيْئًا وَفَجَّرْنَا خِلَالَهُمَا نَهَرًا وَكَانَ لَهُ ثَمَرٌ فَقَالَ لِصَاحِبِهِ وَهُوَ يُحَاوِرُهُ أَنَا أَكْثَرُ مِنْكَ مَالًا وَأَعَزُّ نَفَرًا وَضَرَبَ لَهُمْ مَثَلَ الرَّجُلَيْنِ እና ለነዚህ ለዛሊሞችና ለካሃዲዎች እነሱ በዘራቸውና በስልጣናቸው በወገናቸው እየተቆራሩ ሰዓቦችን ለሚንቁትና ለሚያቋሽሹት የሁለቱን ግለሰቦች ምሳሌ አቅርብላቸው እስቲ ይላል ነብዩ አለይሂ ሰላም። እና እነሱ እንግዲህ በጊዜው ባላቸው ስልጣንና ሀብት እየተቆራሩ ሙእሚኖችን እንደወራዳ አድርገው በንጽሕታዊ የሚመለከቱት የነሱ ቢጤ የነበሩት ሰዎች በሰሃቦችም ደረጃ የነበረ ወይም በእነሱ በካፍር ደረጃ ከበርቲ የነበረው ሰውዬ ሁለቱም ግለሰቦች እንደ ምሳሌ ጥቀትና አቅርብላቸውና ከዚህ ታሪክ ሁላቸውም የሚገነዘቡትን ነገር ይገንዘቡ ማለት ነው። ሁለት ግለሰቦች ነበሩ ባንዶች እንደሚባለው ወንድማማቾች ነበሩ በበኒ እስራኤል ውስጥ ነበሩ ይባላል። አባታቸው ሀብታም ባለጸጋ ነበረ። እሱ በሚሞትበት ጊዜ ሀብቱን ወረሱ እነዚህ ሁለት ወንድማማቾች። ግን ያው መጀመሪያ ተወርዝ ግርግር እንደሚባለው አንድ ሰው ልጅ ነው ያበቃ አስተሳሰባቸው በጣም የተለያየ በመሆኑ አንደኛው ሙጅሪም ዙርዬ ነው አንደኛው ደግሞ በጣም ሷሊህ ነው ይባላል። እና ሁለቱም ግን ያው አባታቸው አንድ በመሆኑ በገንዘብና በቤቱ ነው የተገናኙት እንጂ አስተሳሰብና በእምነት የተለያዩ ናቸው። ያንን ገንዘብ እኩል ለእኩል ተተካፈሉ በኋላ ሁላቸውም በሚያምኑበት መንገድ ያስተዳድሩ ነው ማለት ነው። ና ካፍሩ የነበረው ዙርየው ሰውዬ ገንዘቡን በሚገባ ተተረከበ በኋላ ወዳውኑ የወደፊት ዕድሉን ማመቻቸት ጀመረ። ጥሩ ቤት ለመስራት መጀመሪያ ጥሩ ቦታ ስትራቴጂክ ቦታ ቁልፍ የሆነች ቦታ ገዛ በጥሩ ገንዘብ ይባላል። እና እዛ ብርቅዬ የሆነች ህንፃ አሰራ ጥሩዋን አሳጠረ። ከዛ በኋላ ተመረቀች እንደገና ደግሞ ቆንጆ የሆነች አንቱ የተባለች የብልቅ ሰው ዘር የተባለች መልከኛ ልጅ አጭቶ አገባ በጥሩ የጥሎች ማለት ነው። ከዛ በኋላ ደግሞ ለሷ አሽከርና ገረድ ቀጠረ። እንደገና ብዙ ፈረሶችን ገዛ። እንደገና የተለያዩ የአትክልት ቦታዎችን ገዛና አትክልትን ማልማት ጀመረ። ያው ወደፊት እንደሚገጠው አላህ ሱብሃነሁ ወተዓላ የእርሻ መሬትም እያስፋፋ እዛው ጋር በማያያዝ ያንን የሚሰሩለት ብዙ ሰራተኞችን መቅጠር ጀመረ። እና ገንዘቡ በጣም ከእለት ወደ እለት እያደገ ብልጽግናው እየመጠቀ ሄደ ማለት ነው። ይህኛው ደግሞ እሱ አንድ ነገር ባደረገ ቁጥር በተቃራኒው መጀመሪያ ቦታ ሲገዛ ወንድሜ እዚህ በዱኒያ ስንት እንደሚኖር ሳያውቅ እንደ አባቴ በቅርብ ሊሞት እየቻለ እሱ ግን ዘላለም እንደሚኖር ሆኖ የዱኒያ መሬት ገዛ ይሆኛል እሱ። እኔ ደግሞ የዱኒያ መሬት አላምንምና ነገ ብቻ ስለምሄድ በጀነት ሀገር ነው ቦታ የምገዛው በማለት ልክ እሱ ያወጣውን ያህል ገንዘብ አወጣና ለምስኪኖች አደለ ይባላል። እና ያው እኔ አንተ ዘንድ ጀነት ነው የምፈልገው ቦታ እንጂ እዚህ ዓለም ላይ ቦታ አልገዛም በማለት አላህ ጋር ተዋዋል። ከዛ በኋላ ደግሞ ቤቱን አሰራ፣ ጥሩ ህንፃ ቤት ሰርቶ ሲያስመርቅ ደግሞ ምን ያህል እንዳወጣ ታወቀ። በኋላ ያንንም ያህል ደግሞ እሱ አወጣና ጀነት ውስጥ ጥሩ ቤት ስራ ድጌታ በማለት አሁንም ለመሳኪኖች አደለ ይባላል። ከዛ ደግሞ ጥሩ ቆንጆ መርጦ በሚያገባበት ጊዜ በዛ አንጻር እሱ ደግሞ ጭፈረ ላይ ነው የማገባውና ለዛ ለሰርጉ ያወጣው ምን ያህል አውጥቶ አሁንም ለመሳኪኖች አደለ ይባላል። ከዛ ደግሞ ለአትክልትና ለእርሻ ቦታ የገዛውን ብዙ ጋሻ ያንንም ያህል ገዛና ወቅፍ አደረገ አሁንም ለመሳኪኖች ይባላል። በአጠቃላይ እሱ ለዱኒያ የሚያደርገውን ነገር ሁሉ ይሄኛው ለአኸራው እያደረገ ቀጠለ ፉክክሩ ማለት ነው። በመጨረሻ ይሄ እንግዲህ የሚወጣ ነገር ያልቃልና ያኛው ሁለቱን እንግዲህ ያው ልማት ውስጥ እየጣለ ስለሆነ ያ የገዛውና የዘራ ሁሉ እየተስፋፋ እየበለጸገ ሄደ። ይሄኛው ለአላህ ብሎ ያው እየሰጠ እያስረከበ ከስር የሚሰጣ ነገር ስለሌለ በመጨረሻ አለቀ። በሚያልቅ ጊዜ የዕለት ጉርሱን እስከማጣት ድረስ ቸገረው ይባላል። ይሄኛው ያው ለፈተና መቼም አላህ ወዳጆችን ፈትኖ ነው እና የሚያሳልፋቸው። ወይ ጊዜ ከለታታ እንዲቀን እሱ ምንም ቢቸግረው ወንድሜ ሀብታም ነው ብሎ ህድወ ከሱ ደመጥናት ወይም አንድ ነገር እርዳታ እንዲሰጠው የሚፈቅድ አይደለም። አላማውን የሚያቅ ነው፣ ኮስታራ ነው። ግን ስለተረሒም ሳልህ ነውና ምንም ሰው እየጠማማ ቢሆን ሙጅሪምም ቢሆን ወንድሜ ነውና ካልጠይቀው ብቀር አላህ ይቆጣብኛ ብሎ አንድ ቀን ሊጠይቀው ይሄዳል። እንዴት አለ ምናምን ሊለው ማለት ነው። መቼም ደሀ ሰው በሚመጣ ጊዜ ገና ሊለምነኝ ነው ብሎ ሀብታም እንጊዜም ጀንበሩ ማስቆር ነውና ስራው የመናጢ ያው ገንዘቡን ጨጥፎ ጨረሰ። አሁን ድርቶውን አንቆ መጣ ሊለምነኝ ነው በማለት እሱ አዘናደረበትና ገና ሲመጣ እንደ ሰላምታውን እንኳ በመልኩ ሳይመልስለት ሊወርፈው ነው ማለት ነው። እና ያን ሁሉ ገንዘብ እንደዛ ደስተ ደስተ አሁን ያው እንግዲህ ድርቶ አንቀ ማስፈረጃውን አዋረድከን አይደለም እንደ አባቴ ልጅ አልወለደ እንደዛ አድርገ ሲሆን እንደኔ እንደዛ አሳፍተና የበለጠ አድገ መገኘት ነበረብ ያንስ እንደው የእነሱ ወንድም ሆኖ እንደዚህ ሆኖ መላ የሚል ሰው የሚጥሰው አጣ እያሰኘህ ታስገድበን ነው። አሁን ብሰጠህም ያው አጥለን ስራ ተጠቀምበት ትሰጠዋለህ የተረጅም ትነመስ እንደ አንተ ፈረደብን እኮ እያለ ሊወርፈው ነው ማለት ነው። እሱ ደግሞ ወረተ ወንድም ያስሳሳት እንደዚህ አይባልም እያለ በለዛባ ቃል ሊመክረው ቢሞክር የድሃን ምክር ማን ይሰማል? እና እሱ ይንጠረጠረበት ገዛ። ይህ ሰዎች እንግዲህ በዚህ መካከል ያደረጉትን ቃለ ምልልስና ውዝግብ ባጭሩ ነው አላህ ስብሓነ ወተዓላ እንደ ምሳሌ ጠቅሶ የሚያቀርበው ማለት ነው። ጃአልና ሊአሐዲሂማ ጀነተይኒ አለ፣ ለዚህ ለካፍሩ ሰውዬ ማለት ነው። ሁለት አትክልቶች አደረግንለት። ቤቱን እንግዲህ አማካይ ቦታ ሰራና ከቤቱ በላይና ከቤቱ በታች በማዕከል ቤቱን አስቀምጦ አመች የሆነ ቦታ ርቀት እንኳን እንዳያስቸግረው ውጣ ውረድ ጉዞ እንዳይኖርበት በዚህ በግራም በቀኝም በጣም ሰማይ የመሰለ አትክልት አለማ ነው ምን እና አትክልቱ ምን አናቢ ከወይን ነበረ። ወይኑ ልክ ተነጥፎ ሲታይ ባህር ይመስል ነበረ። ቤቱ መካከል ተቀምጦ ከቤቱ በላይና ከቤቱ በታች ዋፈፍናው ማግ ነፍሊን እንደገና ያንን ባህር የመሰለ የወይን አትክልት በተምር ዘንባባ ደግሞ ከበነው ነበረ። ዳርዳሩን የተምር ዛፍ እንደዚህ ጥምጥም እየሆነ በሰፈ በሰፍ እንደ ጥር ከቦታል። መካከሉ ደግሞ ያ ወይን እንግዲህ በዳስ ላይ ነው እናንተ የሚለው ዳስ ተሰርቶለት ለከራው ላይ ሰማይ መስክ መስሎ ይታያል ማለት ነው። እና የተምሩ ዛፍ ዙሪያውን እንግዲህ ግድግዳ መስሎ ከቦት ይታያል። እሱ ደግሞ በመሐከል ሆኖ በጣም እንግዲህ ሲታይ ለአይን ብቻ ልክ ትኩረት የሚስብ ነገር ነበር። ወጃአልና በይነሁማ ዘርአ እንደገና በሁለቱ አትክልቶች መካከል ደግሞ አዝመራ የተለያየ የእህል አይነት አዝመራ የእርሻ ቦታ ነበረውና እዛ ደግሞ አዝመራውን አጓርቶና አጥፎ ይታያል ማለት ነው። ብልተል ጀነተይኒ እነዚህ ባሻጋሪና ባሻጋሪ የሚተያዩ የሆኑት በጣም ተደናቂ የነበሩ አትክልቶች አፈት እኩላ ሰብላቸውን ይለግሳሉ ወለም ተግል ምንሁ ሸአ እና ምንም ነገር ከሚጠበቅባቸው ውጤት ሳያጓድሉ በየአመቱ ያንን የተጠበቀባቸውን የሰብል መጠን ይለግሱ ነበር ለባለቤታቸው። ማለትም አትክልትም ሆነ አዝመራ ሁልጊዜ በየአመቱ እኩል አይደለም ሰብሉ። አንድ አመት ዝቅ ይላል በአንድ ምክንያት፣ አንድ አመት ከፍ ይላል። የዚህ ሰውዬ አትክልት ግን አላህ ለፊትና ነውና በየአመቱ እየሰፋ በሄደ ቁጥር ሰብሉም ደግሞ እንደዛው እያደገ ነው እንጂ የሚሄደው። ዘንድሮ ዝናብ ጥረት አጋጥሞት ወይም ደግሞ ውርጭ መጥቶት ወይም እንዲሁኖ ተብሎ ሰብሉ ከተጠበቀው ወደ ታች ዝቅ አይልም፣ እያደገ ከመሄድ በስተቀር ነው የሚለው። እና ወፈጀርና ኺላለሁማ ነሃራ፣ እነዚህን ሁለት አትክልቶች ደግሞ የሚመግባቸውና የሚያጠጣቸው ጅረት ውሃ በመካከል አፍልቀንልን ነበረ። በመካከል ወገብ ለገብ እንደ ኮረብታ የሆነና በዚህና በዚህ ተፋሳሽ ነው። በዛ በመካከል በጣም ጠንካራ የሆነ እንደ ፏፏቴ ጅረት ውሃ ነበረ። ያ ጅረት ውሃ ሌት ተቀን እንግዲህ እያጠጣዋል፣ ሰብሉ እንደፈለገ ዝም ብሎ በየጊዜው እየገነፈለ መሄድ ነበር ማለት ነው። ወካነ ለሁ ተመሩን፣ ይህ ብቻ አይደለም። አሁን እንዳው ታትክልቶቹ ዋና ዋናዎቹን ተምርንና ወይንን ጠቀስኩ እንጂ እልቆ መሳፍርት የሌላቸው የፍራፍሬና የአትክልት አይነቶችን በየጣልቀው ነበሩ ይላል። ወይም ተመር ማለት ጥሬ ገንዘብ ማለት ነው። ይህንን እየሸጠ የሚያካብተው ወርቅና ብርም በገፍ ነበረው ማለት ነው። ፈቃለ ሊሳሂሂ፣ እና እሱ እንደዚህ በልጽጎና በጣም ከብሮና ናጦ እያለ ያ ጓደኛ ወይም ወንድሙ የሆነው ሰውዬ እሱ ወንድሜን እንደሰነበት ብዬ ልጠይቀው ብሎ ሲመጣ ጊዜ በጥጋብና በኩራት ተወጥሮ ገና ብቅ ሲል እንደመጫትሻ የወረፈው ገባ ማለት ነው። ምን አለው? ወሉ ሀዊሉሁ፣ እሱ ጉራውን የሚነዛበትና እሱ ላይ የሚደነፋበት ሆኖ እንዳለ አነ አክሰሩ ሚንከ ማለን ወአዕዙ ነፈራ። ይኸውልህ ገንዘቡን እኩል ነበር የተካፈል ነው ታባታችን ስንሆን፣ ግን ያን ሁሉ ደፋፍተ አንተ ምትሰዋጠ እንደዚህ ኩነ አስፈራጅ ሆን። እኔ ግን ያንን ገንዘቤን ባለኝ እውቀትና ጉልበቴ እንደዚህ ልማት ላይ በማስቀመጤ ይኸውልህ ዛሬ ትናንት እኩል የነበር ነው ሰዎች በገንዘብም በወገንም እኔ በጣም ታንተ የላኩኝና የበለጥኩኝ የተሻልኩኝ ሁኛለሁኝ በማለት እንዲነፋበት ገባ ማለት ነው። ወያ ሁሉ ሁኖለት እንኳ አላህ ሰጠኝ እኔን አሳደገኝ ቢል እንኳ ይሻል የነበረውን በራሱ ጉልበትና ጥረት እንዳገኘው ሆኖ ወንድሙን የበታች አድርጎ ለማሳየት ራሱን ለማጋነን አንተ አዓዝነኛል በጣም የላኩኝ የተከበርኩኝ ሰውኛለሁኝ፣ የተከበርኩትም አንደኛ በገንዘብ ወደር የለኝም ሀብታሙኛለሁ፣ ሁለተኛ ደግሞ በወገን አለ። ብዙ ልጆች እንግዲህ ተወልደውለት ነበረ። መቼም ሀብታም ሲሆን ልጆች ማግባት ይችላል። በዛው ልክ ደግሞ ብዙ ልጆች ይወለዳሉ። እንደገና ደግሞ እበላባዩ፣ ሰራተኛው፣ አሽሟጣቹ፣ ወዳጁ፣ አፋሹ፣ አጎንባሹ ሰው ጌቶች እያለ ይመጣ ስለነበረ የሁሉ ዘመድ ወዳጅ አፈራሁኝ እኔ፣ አንተ ግን ያው መናጤው ባዶ እጅህን ቀረህ እያለ ይጮህበት ጀመረ ነው። ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا. ودخل جنته ناودعونو يهنسكن واندمون የና ተመድረሱ እየወረፈው በልስና ቶሎ የኔን አትክልት ላስጎብኝ በማለት እጅን ይዞ ቁጭ ብላ እስኪ ትንሽ አረፍ በልና ምግብ ብላና እንኳ ሳይለው በባዶ አንጀቱ እጁን ይዞ ሊያስጎበኘውና ሊያስጎመጀው ወደ አትክልቱ ወረደ ነው የሚለው። ወባሊሙ ሊነሱ፣ እሱ በኩራት ነፍሱን የበደለ ሆኖ የእሱን እንግዲህ ክብረትና ሀብት ለዚህ ለወንድሙ አሳይቶ ለማስጎምጀትና ለማስጠጠት በማሰብ ወዳውኑ ይዞት ወደ አትክልቱ አለፈ ነው ቃል። እና ወደዛ አትክልቱ በሚገባበት ጊዜ ማአዙኑ አንተ ይደ ሀዲ አበዳላ፣ እና ይኸውልህ አትክልት እንደዚህ ሁኖ ዳሩ የማይታይበት በጣም አስገራሚና አስደሳች የሆነ እጅግ የበለጸገና የሰፋ የዳበረ አትክልት ባለቤት ሁኛለሁ። እና ይኸው እንግዲህ ይሄ ምንም ዘላለም ሊጠፋ አይችልም አላ። ከመጨረሻ አኸራ ጀነት አደረገውና ይህ እንግዲህ ትውልድ ወደ ትውልድ እየተሸጋገረ ለዘላለም ለዘር ማንዘሬ የሚተርፍ ነው እንጂ እንዲህ በቀላሉ የሚጠፋና የሚወገር ነገር አይደለምና እንዲህ ይሏል። አንተ ግን ሰደቃ እያልክ ሁሉ ነገር በታትነት የዋደጅን ቀረህ አለው ማለት ነው። ወማ አዝኑ ሰዓተ ቃኢማ እና እንዴ ዱንያ መሆኑ ቀረ እንዴ እንዴት ይጠፋ ይመስልኝ ይችላል አለ ከሚለው ጊዜ ገፋበታ የጠገበ ሰው መቼም አያድርስ ነው እና እናንተ ያው ጫማ ይደርሰን ነው የምትሉት ይሄ ጫማ የሚባለውም እኮ የሞኝነት ዜማ ነው እንጂ በእኔ አስተሳሰብ ጫማ የሚደርስና የሚከሰትም አይመስልኝም ዝም ብሎ ነው የምን ጫማ ነው እባክህ አለ ወለኢን ሩጅቱ ኢላ ረቢ አለ ደግሞ እንደገና መቼም ሰው እንዳይሆን የለም ምናልባት እናንተ እንደምትሉት ሆኖላችሁ ጫማም ከደረሰና ወደ ጌታዬ ከተመለስኩኝ አለ እናንተ እንደምትሉት ጌታ መኖሩንም እየተጠራጠረ ነው ጌታ ኑሮ ያ ጫማ የሚባልም ነገር ደግሞ መጥቶ እንዳላችሁት የሚሆን ከሆነም ወደ ጌታዬ ከተመለስኩ ለአጅዴነ ኸይረ ምንሃ ሙንቀለባ ከዚህ አትክልት የተሻለና የበለጠ መመለሻ ደግሞ እዛም ተዘጋጅቶ እንደሚጠብቀኝና እንደማገኘው እርግጠኛ ነኝ ማለትም እኔ ያው እንግዲህ ጊዜ እርጥብ ነውና ማለት ነው። በአንድ ጊዜ በእርጥብ ልምጭ የተመጣ ምን ጊዜ እርጥብ ነው እንደሚባለው እጅል አብሮ ዘዋሪ በመሆኑ እኔ እዛም እናንተ እንደምትሉት ጫማ ደርሶ ከተነሳሁም ምን ጊዜም ይወደኛል ያከብረኛልና እዛ ደግሞ የተሻለና የበለጠ ደረጃ ነው የሚሰጠኝ። አንተ ግን መናጢ ስለሆን ጊዜህም አሳጥፏል እዛም ባልሆን እንደምትቀር ነው አለው ማለት ነው። በሁለት መልኩ እንግዲህ ይዋጋል ማለት ነው። አንደኛ ጫማ የሚባል ነገር የለም ይችን ዱንያም አትጠፋም አለ። ሁለተኛ ደግሞ ምናልባት እንኳን እንዳው የሚሆን ከሆነ ከሞት ተተነሳንና ጫማ ተመጣም ያው የኔ ድል ምንጊዜም ለምለም ነውና እዛም ጌታዬ የተሻለ እንደሚሰጠኝ አልጠራጠርም። አንተ ግን እዚህ እንደሌለ ሁሉ እዛም ሊኖረ አይችልም በማለት ጉራውን ነፋበት ማለት ነው። ይህ ቃለ ለሁ ሳሂቡሁ ዩሐይሩሁ እና ይሄኛው የሚስኪን የነበረው ሙእሚኑ ሰውዬ ለዚህ ለጉረኛ ካፊር ሰውዬ መልስ የሚሰጥና አለምንልስን የሚያደርግለት ሲሆን እሱ ደግሞ በበኩሉ ለመናገር እንዲህ አለ ይላል። ዩሐይሩ ማለት ይጃዊቡሁ እሱ በሚያቀርብለት እንግዲህ አስተያየት መልስን ለማነጻጸርና ለመመለስ በመሞከር እንዲህ አለ። አከፈርተ ቢለዚ ኸለቀከ ሚን ቱራቢን ቱመ ሚን ኑጥፋ አለ። ለመሆኑ እኔ ወንድሜ ነህ ብዬ እዚህ ደረጃ ደርሰሃል ማለት ነው? ከአፈርና ከጠብታ ውሃ የፈጠረህን አላህን ጌታህን ካርከውና እሱ በሁሉም ነቢያቶችና በወረዱ ኪታቦች አይቀርም ብሎ ያረጋገጠውን ቂያማም ጭምር ሊደርስ አይችልም ማለት ጀመርክ እንዴ? ኩፍርህ እስከዚህ ድረስ ሄደ እንደበል አለው። እሱ ደግሞ በጣም በመደናገጥ ማለት ነው። ቱመ ሰዋከ ረጁላ መጀመሪያ ያው አባታችንን የመጀመሪያውን ሰው ከአፈር ፈጠረ። ከዛ በኋላ ደግሞ ከተቃራኒ ጨዋታዎች መካከል ያው ጠብታ ከሆነች ውሃ እየፈጠረ መጣና እኛንም በተራችን ከወላጆቻችን ፍሳሽ ነው የፈጠረ። እንዲህ አድርጎ ያስገኘንና የፈጠረን ጌታ ቱመ ሰዋከ ረጁላ ከዛ ደግሞ እንደዚህ ሰውነት የተሟላና የተስተካከለ ሰው አድርጎ እንደገና በሀብትና በጸጋ አጅቦ ለዚህ ሁሉ ደረጃ ያበቃህን ጌታ በማመስገን ፈንታ እንደገና እሱ የሚለው ነገር ውሸት ነው ጫማ የለም እያልክ እንዲህ አይነት ክድያት ውስጥ ተዘፍቀሃል እንደ ወንድሜ በማለት በጣም በተደናገጠ አንደበት መልስ ሰጠው ማለት ነው። እና ይህን ካለ በኋላ ላኪነሁ አላሁ ረቢ አለ። አንተ እንግዲህ ምን የት ላይ እንደደረስክ ነገርከኝ ገባኝ በቃ እኔ ግን አንተን አይደለሁም ማለት እኔ ጌታዬ አላህ ስብሓነሁ ወተዓላ ኻሊቄ ነው አምላኬም እሱ ብቻ ነው። ላኪነሁ አላህ ማለት ላኪነል ማዕቡደ ሁወ ኻሊቄ እኔ ግን እንዳንተ ገንዘብ ወይም ጉራ የምትገዛ አይደለሁም ያ መጀመሪያ የፈጠረኝና ያስገኘኝ ጌታ በብቸኝነት አመልከዋለሁኝ አልክደውም። ወላ ኡሽሪኩ ቢረቢ አሃዳ በጌታዬም ማንንም ምንንም አላጋራበትም እና አንተ ግን እስኪን ገንዘብ እንደጣዖት አድርገህ ዛብለቀሃልና ተሳስተሃል። እኔ ግን የፈለገው ችግር ቢመጣ አላማዬን አውቀዋለሁ አንዱን ጌታዬን ብቻ ቀጥ ብዬ እስከ መጨረሻው ድረስ እገዛለታለሁኝ በማለት መልስ ሰጠው ማለት ነው። ቀጠለም ወለውላ ይዘኸልተ ጀነተከ በመሆኑ ይህንን አትክልትህን ለጉብኝት እኔን ይዘኸኝ በምትገባበት ጊዜ ቁል ከማሻ አላህ በደስታ ስሜት መቼም አላህ ሰጥቷል መደሰትህ ምንም አልነበረም እና አላህ የሻው ነው የሚሆነው አላህ የሻው ይሆናል አላህ ያልሻው አይሆንም የሚል መልስ ብትሰጥ ኖሮ ምንኛ ባማረብህ ነበር። ላ ቁወተ ኢላ ቢላህ እንዲህ አይነት የጸጋና የሀብት ባለቤት ለመሆን በአላህ ችሮታ ካልተደገፈ በስተቀር ማንም ሰው ኃይል የለውም። እኔ በጉልበቴ በእውቀቴ አይደለም ይህን ያፈራሁት አላህ እኔን ሀብታም እንዲሆን በወሰነው መሰረት በጌታ ፍቃድ ለእንዲህ አይነት ጸጋ ባለቤት አደረገኝ ብለህ በጌታ በኩል ደስታህን ብትገልጽና ብታመሰግነው ኑሮ ምንኛ ጥሩ በሆነ ነበረ። ግን አንተ በገዛ ጉልበትህና እውቀትህ እንዳፈራኸው ነህ ጉራህን ትነዛለህ። እኔን ደግሞ እንደ ገቡ እንደ ደንቆሮ አድርገህ ተወርፈኛለህ። እንተረኒ አና አቀለ ሚንከ ማለን ወወለዳ አሁን ባለው ተጨባጭ ሁኔታ በገንዘብም ሆነ በልጅ እኔ ካንተ ያነሱኝ ሁኜ ብታይ እኔን አሁን ለዝቅተኛ በንጨታይን እያየህ ነው ያለው። አዙሚንከ ማለም ወአዙነ ፈራ እንዳለው ቀደም ሲል ያው በሀብትም በወገንም እኔ ካንተ በእጅጉ ንጭ ያለሁኝ እያልክ ከመደንፋት ያው እኔ ለጊዜው እንኳን ገንዘቡ እንዳንተ በእጄ ላይ ባይኖርና ኑሮዬ ባይደላደልና በወገንም ሆነ በገንዘብ ዝቅተኛ አድርገህ ብታየኝ ግን ነገ እጅል ተዘዋዋሪ ነውና ምን ለውጥ እንደሚመጣ መገመት ነበረብህ። ፈአሳ ረቢ አንዩትየኒ ኸይረ ምን ጀነቲ፣ እኔ በጌታዬ ላይ ጠንካራ ተስፋ አለኝ። ጌታዬ ካንተ አትክልት የተሻለ ጸጋ እንደሚሰጠኝ አልጠራጠረም አለ እርግጠኛ ሆኖ። ወዩርሲል አለያ ሑስባነ ሚነሰማ፣ አንተ ደግሞ በዚህ በሀብት በጣም ተኩራርተህና ጉራ አብዝተህበታልና አላህ ስብሓነ ወተዓላ ከወደ ሰማይ በኩል መቅሰፍታዊ የሆነ አደጋ ሊያወርድባት ይሰጅለዋለሁኝ። ለእኔ ማዋረጃና መወረፊያ አድርገህ ካደረግከው ጌታዬ ይህንን አትክልትህን እንደገና ባልተጠበቀ ሁኔታ አውዲሞ እንደኔው እንደገና አቅምህን የምታቅበት ደረጃ ላይ እንደሚመልስህ ተስፋ አረጋለሁ አለ። ፈቱስቢሃ ሰዒደን ዘለቃ፣ እና ይሄ ዳስና ጨለማ ባህር መስሎ የሚታየው አትክልትህ መዓቱ ከወረደበት በኋላ መሬቱ እንደዚህ ቢረገጡት የሚያንሸራትት እንደ ምልጥ ድንጋ የሚያደርግ አደጋ እንደሚያመጣልህ ጌታዬን ተስፋ አደርጋለሁኝ አለው ማለት ነው። ተናዷል ነው አልስቢሃ ማኡሃ ገውራ፣ ወይም ደግሞ ይሄ ይህችን አትክልትህን የሚያጠጣውና የሚመግበው ጠንካራ ጅረት ውሃ ወደ መሬት ተስረግርጎ እንዲጠፋብ ፈለም ተስተት ያለው ጦለማ፣ ከዛ በኋላ የት እንደደረሰ ፈልገህ የማትደርስበት ደረጃ ላይ ሊያመጣልህ እተችላለሁኝ በማለት በጌታው በኩል ያለውን ተስፋ ገለጸለት ማለት ነው። እና ይሄ እንግዲህ አላህ ስብሓነሁ ወተዓላ የወደደውና ያከበረው ሙእሚን በመሆኑስ እንኳ ቢንቀው አላህ ነው ያናገረው። አላህ ሊያረገው ያሰበውን ነገር በዚህ ሰው ያንደበት አናገረውና ወዳውኑ ያ የተባለው ሁኔታ ሁሉ ተከትሎ ሊመጣ ነው ማለት ነው። وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوة على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا. نجري أن يتسفن الزرب على بزيطاي قلبي وأحيط بثمره، ያ በዚያ አካባቢው እንግዲህ በጣም ተዝረክርኮ የነበረው አዝመራና አትክልት ሰብሉ ገና ሳይሰበሰብ ፍሬው እንደተንዠረጀገ ያ ያልተጠበቀ አደጋ መጥቶ ከበበውና ወረረው ይላል። ፈአስባሀ እና ፍሬው ብቻ ሳይሆን ዛፉ ከመሬት ደብዛው የሚያጠፋ ነገር እንደሚባለው እንደ መብረቅ ነገር ወረደና ከዛ ላይ እንግዲህ እሳት ተነስቶ እንዳለ ዳርስ ጋር ሙልጭ አድርጎ በላ ውስጥ ግንዱ ሳይቀር ነው የሚባለው። ወይም እንደው የሆነ የሚያቃጥል ነገር መሬቱ ራሱ ውስጥ እንደ መርዝ ሆኖ እንዲቃጠል አደረገና እንዳለ ደረቀ ዳርስ ጋር ወዳውኑ እንጨቱ ደቆ ተንኮታፍቶ ወደቀና ፈአስባሀ ዩቀልቡ ከፈይ፣ ያ በጥጋር ተሞልቶ የነበረው ሰውዬ ወዳውኑ ውጤቱን ካወቀው በኋላ እጆቹን እየገለባበጠ ይመለከታቸው ነበረ። አንድ ሰው ኪሳራ ላይ የገባ ሰው እንግዲህ የሚያረገው ሲያጣ እጁን ነው እንዲህ እያዟዟረ የሚያየው ማለት ነው። እጁን የሚወቅስ ይመስላል። ይችን አትክልት ለማልማትና ለዚህ ደረጃ ለማብቃት ቤት ያለውን ጥሬ ገንዘብ እያነሳሽ የደፋሽው አንቺ እጄ ማናዘች ነው። ያ ገንዘብ ባይወጣ ኑሮ እንግዲህ ይሄ ሲወዲን ቤት ያለው ጥሬ ገንዘብ ይጠቅመኝ ነበረ። ለዚህ ለማይረባ አትክልት ያ ሁሉ ገንዘብን ጨርስሽ እንዲኩኝ የጠራው አይደለ የሚል መስሎ እጁን እያገለባበጠ ሁለት እጁን ሁሉ ያስተውለው ነበረ ማለት ነው። ለምን አላማ አንፈቀ ፊሃ፣ ያችን አትክልት በዛ ደረጃ ለማሳደግ በየጊዜው ያወጣው ገንዘብ ለሰራተኛው፣ ለቆፋሪው፣ ለችግኙ ለምኑ ያወጣው ገንዘብ መዓት ስለነበረ ያ ያወጣው ነገር እያታዘነው ያወጣበትን እጁን እያገለባበጠ ያስተውል ነበረ ይላል። ወይ ካውየቱን አላውሩሻ፣ እና አትክልቷ በዳሷ ላይ የተደፋችና የተሰራመሰች ሁና፣ ያው በዳሱ እንግዲህ ተረብርቦ ነበረና ያ ወይኑ የተኛው ዳሱ ወድቆ መሬት ላይ እንደገና ተላው ላይ ተነጥፎ ለማንሳት እንግዲህ ምስቅልቅል ብሎ ሆኑ በማይታወቅበት መልኩ በስብሶ ገምቷል ማለት ነው። ወየቁል ያ ለይተኒ ለም ኡሽሪክ ቢረቢ አሐዳ፣ ያ ወንድሙ የመከረውና ያስጠነቀቀው ነገር አሁን ገባው ማለት ነው። እና መከረው መከረው እምቢ ካለ መከራ ይምከረው እንደሚባለው ያ ወንድም የዛ ጊዜ ተው አላህ ማሻ አላህ ላቁወተ ኢላ ቢላህ በል እያለኝ እኔ ግን ይህች ትጠፋ አትመስለኝ መስጠጫማ ቀን እያልኩ ስደነፋ ምንኛ ተሳስቼ ነበረ። ያ ወንድሜ እንደነገረኝ በጌታዬ ምንንም ነገር ባላጋራ አላህ ነው የሰጠኝ ብዬ ጌታዬን ባመሰግንና ሀቁን ድሞላ ኑሮ ምንኛ ጥሩ በሆነ ነበረ እያለ ራሱን መኮንንና መውቀስ ጀመረ ማለት ነው። ያው ቀደም ሲል እንግዲህ አመረ አክሰሩኒ ከማለኑ አዙነ ፈራ ብሎ ነበር። በገንዘብም በወገንም ካንተ በጣም የላኩኝ ታላቅና ዝነኛ ሰው ነኝ ብሎ ነበርና ከዛም ቀጥሎ ደግሞ ማዙኑ አንተ ቢዲ አዲ አበዳ ይዛ ተሰልፌ ዘላለም ትጠፋለህ እንጂ አልጠራጠርም። ወማዙኑ ሰዓተ ቃኢማ ታማጠንም ደግሞ ይቆማል ማለት ዘበት ነው ይሰታችሁ ነው ዝም ብላ ዝማ ተጫማጫ ምስሉ በማለት ክዶ ነበር ተምጥቶ ማለት ነው። ያንን እንግዲህ ለምን አደረሱ ብሎ እንደገና ራሱን መውቀትና መኮንን ጀመረ ማለት ነው። ወለን ተኩን ለው ፊአቱ የንሱሩ ነው እንዱሊላ አና አዙ ሚንከ ማለን አና አክሰሩ ሚንከ ማለን ወአዙ ነፈራ ብሎ ሲኮራባቸው የነበሩት ወገኖችና ሀብቶቹ አሁን የሚያዘው የሚጨበጠው ጠፋ። ወትሮ ለመብላት አሽሟጣጩ ነበር ወዳጅ ዘመዱ እዛ ግርግር የሚለው አሁን ግን ሲከስር ሲያይ ያ ሁሉ ጓደኛ ዘመድ የተባለው ሁሉ ዘወት ወንድ ፓርክ የሚለው ጠፋ ማለት ነው። የዚህ ጊዜ አሁን አላህ ስብሓነ ወተዓላ ምን አለ? ወለም ተኩን ለው ፊአቱ እነዛ ጀማዓዎቹና ህዝቦቹ የንስሩ ነው ታዲ ተደረሰበት ኪሳራና ካጋጠመው ችግር የሚረዱትና የሚተባበሩት ሆነው አልተገኙም። በአለ ጊዜ አንተ ጋር ተደስተናል፣ አሁን ደግሞ ግዴለም እኛ እንረጥባሃለን እንረጋሃለን ብለው እነዛ የክፉ የሰላም ቀን የነበሩት ወዳጆቹ ተጎኑ ሊቆሙ አልቻሉም። እንዱን ላ ተአላ ይላል። ይረዳ የሚችለው አላህ ነበረ፣ አላህ ጋር ደግሞ ተጣልቷል ማለት ነው። ወማ ካነ ሙንተሲራ ባለው እውቀቱና ጉልበቱም እሱ ራሱ የመጣበትን አደጋ ሊቋቋመውና ሊችለውም ሊያልፈውም አልቻለም። በዚህ መልክ ተንኮታቶ ወደቀ። ታዲያ ይህ ሰውዬ እንግዲህ በጊዜው ምን ያህል ጠግቦ እንደነበረ በመጨረሻ ደግሞ እንዴት ሆኖ እንደተንኮታኮተ ይገነዘቡና ነግ በኔ ብለው ይገመግሙ ዘንዳ ይህን ታሪክ አቅርብላቸው ነው። ሁናሊከ ወላየቱ ሊላሂል ሐቅ በዛ ቦታ እርዳታና ድጋፍ ለእውነተኛው አላህ ብቻ ነበረ። እኔ ብፈልግ ኑሮ ልረዳው ይችል ነበር፣ ዳሩ ግን እኔ ጋር ተጣልቷልና እኔም ልረዳው አልፈለግኩም። ሌሎችም ከቱት ማለት ነው። ሆ ኸይሩን ተዋበን አላህ ስብሓነሁ ወተዓላ ለወዳጆቹ ከወረታ በኩል የበለጠ ነው እና ወዳጆ ቢሆን ኑሮ ይህ ሰውዬ ያ ነገር እንዳይደርስበት ይከላከልለት ነበር፣ ቢደርስበትም ደግሞ ሌላ መተቻና መታሻ ሰጠው ነበር። ወኸይሩን ዑቅባ ከመጨረሻና ከውጤትም በኩል የተሻለ የሆነ ጌታ ነውና ለወዳጆቹ በዚህ በዱኒያ እንኳ ሙሲባ ቢያጋጥማቸው በሙሲባቸው እንደገና በመጪው ዓለም ወረታቸውን ይከፍላቸዋል። የመጨረሻ ውጤቱም ደግሞ ከዚህ ከዱኒያው የተሻለና የላቀ ያደርግላቸዋል። ይህ ሰውዬ ግን ከሁለት ያጣ ሆነ፣ ወይ ከዱኒያው አልሆነ ወይ ከአኸራው አልሆነ፣ ሁለቱንም ከስሮ ብቻ ለባንድ ጊዜ። ስለዚህ እንዲህ አይነት ምን ጥጋበኛ የሆናችሁ ሰዎች በየዘመኑና በየሀገሩ ይህን ታሪክ ተገንዝባችሁ ምን እንደሚያጋጥማችሁ እወቁና ግቡበት በላቸው ነው። وَاضْرِبْ لَهُمْ مَثَلَ الْحَيَاةِ الدُّنْيَا كَمَاءٍ أَنْزَلْنَاهُ مِنَ السَّمَاءِ فَاخْتَلَطَ بِهِ نَبَاتُ الْأَرْضِ فَأَصْبَحَ هَشِيمًا تَذْرُوهُ الرِّيَاحُ وَكَانَ اللَّهُ عَلَى كُلِّ شَيْءٍ مُقْتَدِرًا. وَاضْرِبْ لَهُمْ مَثَلَ الْحَيَاةِ الدُّنْيَا እንደገና ደግሞ በሌላ መልኩ የዚህ የቅርብ ህይወትን ጉዳይ እስኪገለጽላቸውና አስረዳቸው ይላል። ሰማይን አንዘልናው ይነ ሰማ ይቺ ዱንያ የምትባል ዓለም ከወደ ሰማይ እንደምናወርደው የዝናብ ውሃ ትመስላለች። ፈሰለጦ ቢህ ነባቱ ልአርድ በዚህ በዝናብ ውሃ ሳቢያ በመሬት ላይ የሚበቅሉ ነገሮች ሁሉ ይደበላለቃሉ። ፈአስባ ሀሺመን ተዝሩሁ ሪያ በክረምት አምሮና ዳብሮ የነበረው መኸር በሚዘርቅበት ጊዜ ወዳውኑ ይዘርቃል፣ እንደገና ይደቃል። ንፋሶች የሚያበኑትና የሚበታትኑትም ይሆናል። ወካነ አላህ አላ ኩሊ ሸይን ሙቅተድራ እና ይህንን አዝመራ ያን ያህል መሬት አክብዶ የነበረውን በዚህ መልክ እንዳደቀቀውና እንዳጠፋው አላህ ስብሓነሁ ወተዓላ በማንኛውም ነገር ችሎታው የላቀ የሆነ ጌታ ነውና እንደዚህ በቀላሉ የሚያጠፋት መሆኑን ግለጽላል።